العالمين صلى الله وسلم على رسول الله صلى الله عليه وعلى آله وصحبه وسلم أجمعين. كبرى من دمشاتين ناتو تشاتين. السلام عليكم ورحمة الله وبركاته. أنت المستاذ الحمد لله أني لتم تدبراتكم دمشاتين. بارك الله فيكم وجزاكم الله خيرا. تمرتين كما جمعي بفيت سبحان الله ውጭ በሜራ ውስጥ የሚገኙ ወንድሞቻችን ባደረጉት ተቃውሞና ሰልፍ አላህ ጀዛቸውን ይክፈላቸው። አላህ ስብሓነ ወተዓላ ምንዳቸውን ጀነት አላህ ያደርግላቸው እንሻአላህ። እናም እንሻአላህ የደረስንበት የነበርነው ትምህርት 99 ላይ ነው። ሻአላህ 99 ላይ ነው የደረስነው። طبعا مصحفنا ده ما جبادد وكل يد ان شاء الله استاذ نعملو شي كده انا يقول اندزه فتنا يمسربت زدي وين ده فتنا بس ورقه يمسربت زدي ان شاء الله نفضل دي يلا لا ان شاء الله زين سيرتيفيكيت انديت ماجنيت بالتشلو ان شاء الله انا نذكر المعلومات. يقول المؤلف رحمه الله ونرى المسح على الخفين 99 داينو ونرى المسح على الخفين نعتقد مالت نا خف مالت من دونو እንደ ካልሲ ያለ ነገር ነው። ሸይን የሚለበስ የሆነ እንደ ካልሲ ያለ ነገር ነው። እዛ ላይ በውዱ ፋንታ ማለት እግርን በማጠፍ ፋንታ ማበስ ይቻላል ማለት ነው። ሱብሃንአላህ ሚን ረህመቲላሂ ተዓላ ዐላ ዒባዲሂ አላህ በፍጡራኑ ላይ ከማነሱ ከማዘኑ የተነሳ አስበተላሁ መስዓሉ ኹፈይን በሁለት ኹፎች ላይ ማበስን ወጀዓለሁ በደል ልልቁስ ስብሓንላህ ረበማ የኩኑ ፊ በለድን ይኻፉ ምንሁ ሀላኩን አው ضረር ስብሓንላህ። በጣም መጥፎ ነገር የሚፈራበት በርድ የምንትን የሚልበት የተለያዩ ወይ ደግሞ ሊቸኩል ይችልና ካልሱን ለማውጣት የሚረበሽበት ጊዜ ላይ ስለሚሆን መስሕ ማድረግን አላህ በሐዲስ የተወራለ ያንን እዕትቃድ እናደርጋለን። من بلن ونرى المسحة نعتقد المسحة على الخفين بهولة خفة لي ما بسن مال النوع سبحان الله. بل قال بعد السلف أن أحاديث المسح إمام أبو حنيفة رحمه الله رويت من أكثر من 80 صحابيا كثمانية صحابي مكاك بلاي يالا صحابي اللهم صلى الله عليه وسلم ያወሩት ከነሳቸው የተወራ ሐዲስ አለ። ከነዛ መካከል ለምሳሌ የሙገራ ኢብኑ ሹዕባ ኢማሙ አቡ ዳውድ እና ሌሎችም ሐዲሶች ያወሩት ሐዲስ አለ። አነ ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም የአላህ መልእክተኛ አሰአተ ሱባጠ ተቅሁ ሚን ፈባለ ወተወዳ ወመሰሐ ዐላ ናሲየቲሂ ወኹፈይሂ የሚላለ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙባረከው ሲያበቁ በራሳቸው ላይ እና በኹፋቸው ላይ እንዳበሱ የሚነገር ስላለ ያንንኛ ሐቅ ነው ብለን ነው የምንቀበለው እያለ ነው። في السفر والحضر ማገር ቤትም እያለ ጉዞም ላይ እያለ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? يمسح المقيم يوم وليلة አንድ ሙቂም የሆነ ሰው አንድ ቀን ከነለዲቱ ወልሙሳፊሩ ሰላሳ አያም ወሊያሊ ሙሳፊር ከሆነ ጉዞኛ ከሆነ 3 ቀን ተነለዲቱ ማበስ ይቻላል። ወላኪን ለሁ ሹሩط መስፈርቶች አሉት። እነዚህ መስህ የሚባለው ነገር መፍሱፈቱ ነው መዝኩራቱ في كتب الفقه فقهاءዎቻችን عليهم رحمه الله جميعا ዘርዝረውታል በደንብ አብራርተውታል ማለት ነው። እዚ ላይ ግን ምንድነው ያ ነገር ትክክለኝነቱን የአላህ መልእክተኛ እንዳሉት ሁሉ እንቀበላለን ማለታቸው ነው። كما جاء في الاثر باثر اندمتا اثر مالت الثابت عن السلف كسلفوچ يترغاغطه بذا اند ترغاغطه ሁሉ እኛ ምናምናለን አሉ። ይሄን ያሉበት ለምን እንደው ከተባለ رافضة يميبالو አሉ ሺዓዎች ማለት ነው። አዘነ አላሁ ሚን ሸርሂም አላህ ከተንኮላቸው ይጠብቀንና እነዚህ ሺዓዎቹ ይንኪሩን አልመስሐ አልኹፈይን በኹፍ ላይ ማበስ የለም የሚል አስተሳሰብ ስላላቸው ነገር ግን አህለ ሱና ወል ጀማዓ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰሩትንና የተገበሩትን ነገር ኢንካራ እናደርግም ማለት ነው። በል ጀዓለሃ ሰለፍ እንደውም የድሮ ዑለሞች ጀዓለሃ ሚን አልዓቂዳ ለምን ኢማሙ አወልን እዚህ ላይ በጣም ስብሓንላህ ይገርማችኋል። ይሄ የሚያስተምረው መጽሐፉ ዓቂዳ ነው አይደለም፣ ኡሙር ዓቀድያ ነው። والإمام رحمه الله ذكر بديهة مسألة فقهية يفكه هنا عاكدة تنقروا لمن دنه كتب على لأنها من سمات أهل السنة والجماعة. أهل السنة والجماعة ملكتنا ومخالفتها من سمات البدع يتشند سنة مكارا اللهم صلى الله عليه وسلم سرت ينبرت سنة مكارا كمبتدعوش ملكت سلهونا نو الله امام الطحاوي زبوت علي يهن نغير يزغروت مالنا عندهم امام ابو حنيفه تقيقوا من ام من هم اهل السنه والجماعه تبرو قال اهل السنه والجماعه يميبالوت انما ناتشو سيلو اندال رافضاوچ شعاوچ ناغللو لماوطا سيناغرو منارو ان تفضل الشيخين علو كصحابوچ كله ሁለቱን ሸኾች ማለት አቡበክርንና ዑመርን ረዲየላሁ ዐንሁ ከሰሐቦች ሁሉ የበለጡ አድርገህ ልታምን ነው አሉ። መብለጣቸውን እዕትቃር ልታደርግ ነው። ሱብሃንአላህ ከማ ቃለ ሸይኹ الاسلام ረሂመሁላህ في لاميته لاميያቸው ላይ ሲናገሩ ምን አሉ? حب الصحابة كلهم لي مذهب كلهم يا الله ملكتኛ መውደድ የኔ ጠሪቄ ነው አሉ ሸይኹ الاسلام ومودة القربى بها أتوصل قالوا بهالا ولكلهم فضل وقدر ساطع لهلم يا الله ملكنا صلى الله عليه وسلم بالدربوج كفتنيا درجة لاچو لكنما الصديق منهم أفضل نغيرنا أبو بكر كهلم يتبلطوا ناچو رضي الله عنه وأرضاه واختاره الله لصحبة نبيه في السفر والحضر والغزوات ان انزهن صحابيوچ يبلاي مهوناچونا ሁለቱን صحابيوچ ከሌሎቹ صحابيوچ እንደሚበልጡ ልታምን ነው ካሉ በኋላ ወተحب الختنين አሉ። ሁለቱን አላህ መልእክተኛ ደሞ እኮ አማቾች አማቾን ሰሚባሩ በአማርኛ ማለትም ሁለቱ የልጆቻቸው ባሎች ማለት ነው። ዑስማን ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዋሂደተን ቲል ወልኡኽራ አንዷን አግብተው ሲያበቁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ሴት ልጅ አግብተው ነበር። እንደገና እሷ ስትሞት ደሞ ኡሙ ኩልሱምን አግብተው ነበር። علي رضي الله عنه دمو فاطمه سلا جبو يا الله ملكنا صلى الله عليه وسلم اماچوش ناتشو الناس اللي تودنوا قالوا الناسኞቹ ከሌሎቹ ሰሐቢዎች እንደሚበልጡ እቲቃር ከማድረግ ለተጨማሪ ከዛም ሁለቱ ሰሐቢዎች ደሞ በጣም ልትወድነው ላጠላ ነው علينا عثمان قالوا በኋላ وتر المسح على الخفين تعتقد المسح على الخفين በኹፍ በኹፍ ላይ ማበስንም እዕትቃር ልታረግ ነው። ኢማሙ ጣሃዊ ኢዘን ዝለይ ማምጣታቸው አንደኛ ምን መምታዘት ቢአሉ ሱና ወል ጀማዓ ስለሆኑ ሁለተኛ ኢን ወፋኡ ሊመልተዘመ ቢሂ ፊ አወል አልኪታብ ኢማሙ ጣሃዊ መጀመሪያ ቃል ኪዳን የገቡት ነገር አለ። ይቺ መጽሐፍ ትበይኑ አቂደተ ኢማሚ አቢ ሐንፋ ረሂመሁላህ ወአቢ ዩሱፍ ወመሐመድ ኢብኑ ሐሰን አሽይባኒ ስላሉ ያንን ለማንጸባረቅ ነው ይላሉ ዑለሞቹ። بمكتلم من إلال الإمام الطحاوي رحمه الله والجهاد ماضيان مع أولي الأمر من المسلمين والحج والجهاد عفوا والحج والجهاد حجنا جهاد حج بلو مالت بعبر عربي نيوك أنقوى الحج لغة القصد واصطلحا باصطلح حج بلو مالت والتعبد لله لله عز وجل لله مجزات بالطواف بالبيت والسعي بين الصفا والمروه والوقوف بالمنى والعرفه والتقصير او الحلق مالت يحج ما درج مالت ما باجرو يجاباتو حال المهم باجرو تعرفو ايه نو والجهاد اندزو جهادم جهاد ميبالو دمو الجهاد لغه هو بذل الطاقه وتحمل المشقه ችግርን መቋቋም ማለት ነው ጅሃድ ብሎ ማለት ወይም ደግሞ ጥረት ማድረግ ማለት ነው። ወሆ ባቡ ዋሲዑን ጅደን ሙስሊም ያልሆኑ ሰዎች በተለይ ጅሃድ ሲባል ሀታ ሙስሊም የሆኑትን ሰዎች የግድ መጋደል ብቻ እንደሆነ የሚገምቱ ሰዎች አሉ። ይህ የተሳሳተ ወይም የጅሃድን ትርጉም በደንብ ያልተረዱ ወይም ደግሞ በአንድ መልኩ ብቻ የተረዱ ሰዎች ናቸው ማለት ነው። በጣም ይገርመኛል ሙስሊም ያልሆኑ ሰዎች እንደዚህ አንዳንድ ስለ ኢስላም የማያውቁትን ሙስሊም ወገኖች ሲያስፈራራቸው በጅሃድ በጣም ያስፈራራቸዋል። ሱብሃንአላህ። የሚገርማችሁ ነገር ቁርአን ላይ እኮ ሙስሊም ያልሆኑ ሰዎች ራሱ ጅሃድ እንደሚያደርጉ ይናገራል። አላህ ሱብሃነሁ ወተዓላ ሱረቱ ሉቅማን ላይ ሲናገር ምን አለ? ወኢን ጀሃዳከ አለ አባትና እናትህ አለ ከሃዲኖች ሆነው ሙሽሪኮች ሆነው አንተ ላይ ጥረት ቢያደርጉ አለ አን ቱሽሪከ ቢማ ለይሰ ለከ ቢሂ ዒልም በእርሱ እውቀት ባልተሰጠህበት ነገር ላይ እኮ ለእኔ እንድታጋራ ጅሃድ ቢያደርጉህ ፈላ ቱጢዕሁማ አትታዘዛቸው። ሱብሃነላህ። ይህ ማለት ምንድን ነው የሚያሳየው? ሚን ሐይሱ ሉጋ ወሚን ሐይሱ ልእስሉብ ወሚን ሐይሱ ልእስጢላሒ ጅሃድ የሚባለውን ነገር አልተረዱትም ማለት ነው። እንደዚሁ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ አይሻ ረዲየላሁ ዐንሃ ስትጠይቃቸው ያ ረሱለላህ አለ ኒሳኢ ጅሃድ አለቻቸው። በሴቶች ላይ ለመሆኑ ጅሃድ አለ ስትላቸው ጅሃዱ ላ ቂታለ ፊሂ አሉ። አልሐጁ ወልዑምራ አሏት። አዎ ግድያ የሌለበት ማ ጅሃድ እኮ አለባቸው ፈሪዳ። አልሐጁ ወልዑምራ ሐጅና ዑምራ አልከፊር አልከፊር። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ሰሓቢዩ ወደ ጦርነት ሊመዘገብ ስላሉት አለከ ዋሊዳን አሉት። አባትና እናት አሉህን? ቃለ ነዓም። ቃለ ፈፊህ መጃሂድ በእነሱ ላይ ነው አንተ ጅሃድ ማድረግ ያለብህ፣ እነሱ መንከባከብ ነው ያንተ ጅሃድ። ሱብሃነላህ። ኢማሙ ነሳኢ ያወሩት ሐዲስ ላይ ትልቅ ጅሃድ ብሎ ማለት ምንድን ነው? ከሊመቱ ሐቅን እንደ ሱልጣን ጃኢር አንድ ዲክታቶር ጋር አምባገነን ጋር ሄዶ ሐቅ መናገር ነው ብለዋል የአላህ መልክተኛ ሰለላሁ ዐለይሂ ወሰለም። አልሙሂም ይሄ ሰዓቱ አይደለም በእርግጥ ይሄን ለማብራራት። ሚን ጅሃድ የሚለው ለሁ አክሰር ሚን ማዕና ወለሁ አክሰር ሚን እስሉብ ወለሁ አክሰር። በነገራችን ላይ ጅሃድ ብሎ ማለት ጦርነትም ሊሆን ይችላል፣ ላኪን ህዝቦች ህዝቡ እንደሚገምተው አይደለም። ጦርነትም ሊሆን የሚችለው የራሱ የሆነ ሹሩጦችና የራሱ የሆኑ መስፈርቶች አሉት ማለት ነው። እና ምን አለ ኢማሙ ጣሃዊ በመቀጠር ማድያኒ ማዑሊ ልአምሪ ማለት ሳቢታኒ ካሁን ጀምረው እስከ መጨረሻ ድረስ ጅሃድ እና ሐጅ የሚባሉት ነገር አይቋረጥም። ማኡሊ ልአምሪ ሚን አልሙስሊሚን የሙስሊሞቹ ኸሊፋ ጋር የሙስሊሞቹ አዛዥ ጋር በርህም ወፋጅርህም ማለት እነዛ የሙስሊም መሪዎች አምባገነንም ቢሆኑ ዛሊሞችም ቢሆኑ ኢላ ቅያም ሰዓ እስከ ቂያማ ቀን ድረስ ላዩብጢሉሁማ ሸይ እነዚህን ነገሮች እኮ ምንም ሊያፈርሳቸው የሚችል ነገር የለም። ወላ ዩንቅዱሁማ ይላሉ ኢማሙ ጣሂብ ረሒመሁላህ። እዚህም ላይ አባባላቸው ምንድን ነው? ምን ይላሉ እነሱ ራፊዳ የሚባሉ ሻዓዎቹ? የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ ወደፊት የሚወጣ አለ ይላሉ። በአላህ መንገድ ላይ ጅሃድ የሚባል ነገር የለም። ሐታ የኽሪጀ ሪዳ ሚን አሊ ሙሐመድ ከነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ መህድ የሚባል አለ የሚወጣ እርሱ እስከሚወጣ ድረስ ጅሃድ የሚባል ነገር የለም። ወዩናዲ ሙናዲ ሚን ሰማ ከሰማይ ተጣሪ እስከሚጣራ ድረስ እተቢዑሁ ተከተሉት የነቢዩን ቤተሰብ እስከተባለ ድረስ ከዛ ወዲህ በፍጹም እኛ ጅሃድ የሚባል ነገር የለም ብለው የሚያምኑ ስላሉ ነው ማለት ነው። ሻዓዎቹ በጣም ይገርማቸዋል። ያ እና ያ ማዕሱም የሆነ ነው ወዘተ ነው ምናምን ብዙ ነገር ይላሉ እነሱ። ኢማሙ ኢብኑ አብዱል ዐዚዝ አልሐነፊ ምን ይላሉ? እንደዚሁ ኢብኑ ከሲርም ረሒመሁላህ ወራፊደቱ ይላሉ። ራፊዳ የሚባሉት አካሎች ሳሙራ የሚባል አለ ኢራቅ ውስጥ የሆነ እንደ ዋሻ ነገር ያለ ነው ይባላል። ከዛ ውስጥ ይወጣል የነቢዩ ቤተሰብ ሰለላሁ ዐለይሂ ወሰለም የሚወጣ ሰው አለ እያሉ ማለት በጣም የዋህነት አስተሳሰብ አላቸው። ምን አሉ ታዲያ ሲናገሩ? ወራፊዶቱ አክሰሩ ናስ ሸፍቀተን ፊ ሀዚህ መሰአላ እዚህ መሰአላ ላይ እንደ ሺዓ እንደ ራፊዳ በጣም የከሰረ ሰው የለም። ሊአነሁም ጀዓሉ ልኢማም ልማዕሱማ ሁወ ልኢማሙ ልማዕዱም ከወንጀል ንጹህ የሆነ መሪ ይወጣል ብለው የሚገምቱት ጭራሹኑ የማይመጣን ነው። ከዛ ከስርዳቡ ውስጥ ወይም ከዛ ከዋሻው ውስጥ የሚመጣ ነገር የለም ማለት ነው። ይጠብቁታል ይጠብቁታል ካሁን ጀምሮ እስከ መጨረሻ ድረስ ማለት ነው። አለዚ ለም የንፈዕሁም ፊ ዲኒን ወላ ዱንያ ሱብሃንአላህ፣ በዲናቸው በዱንያቸውም ላይ አይጠቅማቸውም። فإنهم يدعون أن الإمام المنتظر هو محمد بن الحسن العسكري الذي دخل السرداب في زعمهم سنة 60 و 260 عام لا يجبا أو قريما من ذلك بسام الرامي بال عراق أكبابي نو وقد يقيمون هناك دابة أو بغلة أو فرس لير أو فرس ليركبوها إذا خرج ميغرماچو نغر مندنو سبحان الله سيوطا سو ميقمطبت بوتا اندياطا بمالت ወይ ፈረስ ይኮናተራሉ ወይ አንድ ነገር ያደርጋሉ ወይ ግመል ያወጣሉ አንዳንድ ጊዜ። ለምን ይሄ ኢማም ሲወጣ እዛ ላይ ቁጭ ብሎ መውጣት እንዲችል ወዘተ ይያሉ ማለት ነው። እና በጣም ያልታደሉ ናቸው ጠባን እነሱ ላይ። በመቀጠል ምን አለ ወኑኡሚኑ አሉ እና ምን አለን ቢልኪራሚል ካቲቢን ለት አላህ Subhanahu Wa Ta'ala ክብር የሰጣቸውና የሰውን ተግባራት እንዲጽፉ አላህ ወክልና የሰጣቸው መላእክቶች መኖራቸውን እናምናለን። فإن الله الله قد جعلهم علينا حفيظين በእኛ ላይ ተጠባባቂ እንዳደረጋቸው እናምናለን። ምክንያቱም አላህ Subhanahu Wa Ta'ala ሱረቱ الانفطار ላይ 12 10 ላይ ሲናገር ምን አለ وإن عليكم لحافظين كراما كاتبين يعلمون ما تفعلون سلاله معنى እንደዚሁ الله سبحانه وتعالى سوره القاف 18 17 ላይ ምን አለ اذ يتلقى المتلقيان عن اليمين وعن الشمال قعيد በግራና በቀኝ የሚቀመጡ የሆኑ ما يلفظ من قول كنغግር እንኳን አያልፍም الا لديه رقيب عتيد ማለት ነው። ተጠባባቂ የሆኑ መላእክቶች አሉ ሁሉን ነገር የሚመዘግቡ ማለት ነው። ለሁ ሙአቂባቱን አለ አላህ ለርሱ እኮ ተጠባባቂዎች አሉት ምን በይኒ የደይ ወምን خلفه ለሰው ልጅ ማለት ነው ከበፊት ለፊቱና ከኋላው يحفظونه من امر الله يحفظونه بامر الله በአላህ ፍቃድ የሚጠብቁት ከመጥፎ ነገር سبحان الله من على بالي لا قران انقص ላይ سوره الزخرف ደሞ አንቀጽ 80 ላይ ام يحسبون ان لا نسمع سرهم ونجواهم ማለት እንዴ ምስጥራቸውንና ሹክሹክታቸውን አይሰማንም ብለው እንደማንሰማ ይጠብቃሉን ይገምታሉና አላህ በላ ነአም አለ ወሩሱሉና ለደይህም ይክቱቡን የኛ መልእክተኞች እኮ መላእክቶቹ እነርሱ ዘንድ ይጽፋሉ በማለት አላህ ተናግሯል። ሱረቱል ጃሲያ ላይ እንደዚሁ አንቀጽ 59 ላይ ሲናገር ሃዛ ኪታቡና ይምጥቁ አለይኩም ቢልሐቅ የኛ መጽሐፍ በእናንተ ላይ በእውነት ይናገራል إنا كنا نستنسخ ما كنتم تعملون እኛኮ ስትገብሩ የነበሩትን በሙሉ سنጽፍ ነበር ሌላ ብዙ ብዙ የቁርአን አንቀጾች አሉ። إن الرسولنا يكتبون ما تمكرون የሚላለ سورة يونس 21 ላይ ብዙ አለ አሐዲሶች ማለት ነው። الله متعال صلى الله عليه وسلم እየተናገራቸውም አሉ። يا الله متعال صلى الله عليه وسلم ለእያንዳንዱ ሰው ቀሪን እንዳለውም የተናገሩበት ሁኔታ አለ ማለት ነው። እና ሌላው ሐዲስ የሚያመላክተው ይሄ ነገር يا الله ملكنا صلى الله عليه وسلم يتناجروا حديثنا ارسو مندنو قال الله عز وجل حديث الكرسي لا اذا هم عبدي بسيئات يني بارياكو مطفو نغير سرالو بلو باسبه غزي فلا تكتبوها علي بس لا يتصافوبت فان عملها نغير كن ماسبون كتكبار غير كاتامرا فكتبوها عليه سيئه وانجلون اند وانجلنتو صافو واذا هم عبدي بحسنه የኔ ባሪያዬ ግን መልካም ነገር እሰራለሁ ብሎ ካሰበ ፈለም ያመልሃ አልሰራትም فاكتبوها له حسنا فان عملها فاكتبوها 10 ይላል سبحان الله። መጥፎ ነገር እሰራለሁ ብሎ ካልሰራ እንዳትጽፉ ጥሩ ነገር እሰራለሁ ብሎ ካሰበ ግን ጻፉለት ከተገበረ ግን አንዱን ባዝሉለት እንደሚል الله متعال صلى الله عليه وسلم يتناجروا بتنيت هذا معناته بليل حديث لي الله متعال صلى الله عليه وسلم امام مسلم يروي حديثنا امام احمد من ذو ابن مانده في كتاب التوحيد كابو هريره ناتشي يروي حديثا قالت الملائكة، ملائكتش يلالو، ذاك عبدك يريد أن يعمل سيئة. ይህ ገሌ ከሌ ከሌ የሚባለው ባሪያ መጥፎ ነገር ሊሰራ ያስባል። وهو ابشر به سبحان الله فقال ارقبوا تطابقوا الى الله فان عملها فاكتبوها بمثلها وان جليتو ان كسرى ساتجمرو ساسقنسو صافوبت ይላቸዋል وان تركها كتواتس وان جلون اللهم فرتو كتو فاكتبوها له حسنا بملكام صافولت وانما تركها يتن وانجلي توات من جراي مالت من اجلي اني انفرتوني نو اندميلاچو يا الله متي صلى الله عليه وسلم المهم الزبوت علي ونؤمنو بالكرام الكاتبين يالوت ينيان سرا اندي مزغبو الله يعززاچو ملائكوچ اندالوت انامنالنا لما مناچو دمو بوزو يقراننا يا حديث ما سرجا لمالنا نكتل احبتي ترى ان شاء الله من يلالو امام الطحاوي رحمه الله بما كتلم ونؤمن بملك الموت الموكل بقبض ارواح العالمين ملك الموت مالت يا موت ملائكه انداله انامن علنا الموكل الله وكلنا يسطو بقبض ارواح العالمين በዓለማት ላይ ያሉ ሰዎችን ህይወት እኮ ከአካላቸው ላይ እንዲለይ በማድረግ አላሁ ሱብሃነሁ ተባረከ ወተዓላ ወክልና የሰጠው መላእክት እንዳለ እናምናለን። መልአከ ሞት እንዳለ ለማስረጃው ምንድነው? አላሁ ሱብሃነሁ ወተዓላ ሱረቱ ሰጅዳ ላይ ሲናገር ምን አለ? 11 ላይ መሰለኝ ቁል በላንተ መሐመድ የተወፋኩም መልአኩል ሞት الذي وكل بكم በእናንተ ላይ ወክልና የተደረገው እኮ መላእክታ ነፍሳችሁን ይወስዳታል ثم الى ربكم ترجعون ከዛም ወደ ጌታችሁ ትመለሳላችሁ ይላል ማለት ነው አላህ Subhanahu Wa Ta'ala በሌላ የቁርአን አንቀጽ ላይ አላሁ አላህ አላህ የተወፈል انفس حين موتها ነፍስን የመሞቻዋ ጊዜ ይወስዳታል አለ ምን ማለት ነው ይሄ እንቅልፉንም ሞት ይያሉና አላህ Subhanahu Wa Ta'ala ወለቲ ለም ተሙት ያችንም ያልተኛችሁንም ይገላል አላህ ተኝተውም በዛው የሚቀራሉ እንቅልፍም ሳይወስዳቸው የሚሞቱ አሉ አለ ፈይምሲኩ ለቲ ቀባ عليها الموت ያችንኩ አጀላ ያደረሰውንና እንድትሞት የጻፈባትን ያዝ ያደርጋል ወይርሲሉ الاخرى الى اجل مسمى سبحان الله ለምን لان ملك الموت ملك الموت يمبالو يتولى قبضها واستخراجها ثم ياخذها منه ملائكه الرحمه او ملائكه العذاب يتولونها بعدها كل ذلك باذن الله وقضائه وقدره وحكمه مالت يي مالت مندنو ملك الموت كذا بوحالا روحون اندميواطاو مالتنو بنغيراچن لاي ما نبر يطيقي كاون بفيت روح النا نفس سله ሁለቶቹ ነገር እንዴት እንደሆነ ስለ መልአከ الموت ሁኔታ በሰፊው እንደምንነጋገር ቃል ገብቼ ነበር ኢንሻአላህ በደንብ እንነጋገራለን እዚህ ቦታ ላይ ማለት ነው روح የምትባለው ነገር አላህ Subhanahu Wa Ta'ala የፈጠረው ነገር ነው روح የሚባለው ነገር طبعا አላህ Subhanahu Wa Ta'ala مخلوق ይሆነ ነገር ነው ነገር ግን ነፍስ የምትባለው ሙሰማ ሶስት አይነት መድخل አለ ማለት ነው ነገር ግን ከዛ በፊት ብዙ ሰዎች ተጨቃጭቀዋል ማለት ነው መልፈርቁ بين الروح والنفس روحና ነፍስ የሚባሉት ነገሮች ምንድነው ልዩነታቸው የሚል ብዙ አባባል አላቸው المهم ነፍስ የምትለዋ ሩህን ታጠቃልላለች ሩህ የምትለዋ ደግሞ ነፍስንም ትይዛለች ማለት ነው ነገር ግን ሁለቱ በተቃራኒነት መልኩ ከመጣ ነፍስ የምትባለው አካል ጋር ባንድ ከተጣመረች ነፍስ ትባላለች ነገር ግን ከአካል ከተለያየች ሩህ ነው የምትባለው ማለት ነው ግልጽ ነው سبحان الله اما النفس የምትባለው الله سبحانه وتعالى ندرجمه طيب والفرق بين الروح ሩህና ነፍስ የምትባለው ነገር የሁለቶቹ ልዩነቶች፣ አንደኛ ነፍስ የምትባለው ከአካል ጋር በነበረችበት ጊዜ ነው። ግልጽ ነው። ሩህ ግን ከአካል ጋር ሙፋረቃ ባደረገችበት ጊዜ ላይ ሩህ ይባላል። ኢዘን ሩህና ነፍስ የሚባሉት ነገሮች እንደዚህ ናቸው። ግን ዑለሞች ሲያስተዋውቁ ምን ይላሉ? ይሄ ሩህ ወይም ነፍስ የሚባለው ነገር ሆ ጅስሙን ኑራኒዩን ኸፊፉን ማለት ለጢፍ የሆነ ነገር ሐዩን ሙተሐሪክ የንፉሩ ፊ ጀውሃሪ ልአዕባ በሰው ልጅ አካል ላይ የሚንቀሳቀስ ወየስሪ ፊሃ ሴራን ልማኢ ፊ ልወርድ ወሴራን ዱህኒ ፊ ዘይት ወናሪ ፊ ልሰሕብ አካል ጋር ሙክተሊጥ የሆነ ነገር ነው ይላሉ። አካል ጋር ሙክተሊጥ የሆነ ነገር ነው ልክ በዛፉ ላይ ለምሳሌ ውሃ እንደሚኖር ሁሉ ይሄ ሩህ የሚባለውም ነገር ለእኛ ግልጽ ያልሆነ ነገር ልክ በዛ ላይ የሚኖር ነገር ነው ይላሉ። ልክ ለምሳሌ በፈህሙ ላይ በክሰሉ ላይ ልክ እሳት እንደሚገኝ ሁሉ ልክ ህይወት የምትባለውም ነገር በአካል ውስጥ ልክ በዛ መልኩ ነው የሚገኘው ይላሉ ማለት ነው። ነገር ግን ልክ ሙፋረቃ ብሎ ማለት ልዩነት ማለት ነው። እዛ ፋረቅ ከአካሉ ስትለይ ሩህ ትባላለች ማለት ነው። ወይም ደግሞ ይህ የሰውየው ሩህ እርሱ አራት ወር ሞልቶት በአካሉ ላይ ከመግባቷን በፊት ሩህ ትባላለች ማለት ነው። አካሉ ጋር ስትገናኝ ነፍስ ትባላለች። ወሀከዛ ሲሞትም እንደዚሁ ማለት ነው። ነገር ግን እዚህ ቦታ ላይ ምንድን ነው ልክ ይሄ ሩህ የሚባለው ነገር ልክ በክሰሉ ላይ እሳቱ አለ አይደለ? በዛ መልኩ ወይም ደግሞ በአንድ ዛፍ ላይ ወይም በአንድ አበባ ላይ በቅጠሉ ላይ እና በዛፉ ላይ እንዳለው አበባ አይነት ሁሉ ውሃ እንዳለ ሁሉ በሰው ልጅ አካልም ውስጥ የምትከሰተው ይቺ ሩህ የምትባለው በዛ መልኩ ነው ይላሉ ዑለሞቹ ማለት ነው። ልክ የሰውየው አካል ያንን ነገር ማስተናገድ ሳይችል ሲቀር ቱፋሪቁሁ ወይም ደግሞ ፋረቀ ሩሑ ልበደን ወንፈሰለ ኢላ ዓለም ልአርዋሕ ያቺ ነፍስ አካሉን ትለያየዋለች። ኢማ ቢሰበቢ መረድን አው ቢሰበቢ መውቲን አው ቢሰበቢ ገረጢ አላህ ስብሓነ ወተዓላ እንደጻፈው ያንን ነገር የመቀበል ኃይሉ ሲደክም ሲሞት ትለየዋለች ያች ነፍስ ማለት ነው። ወደሊሉ አላ ዛሊከ አላህ ማለቱ ነው። አላሁ የተወፈል አንፉስ አለ። አላህ እኮ ነፍስን ይወስዳል። ሒነ መውቲሃ አለ። ነፍስ ብሎ ጠራት። እሱ ጋር ባለችበት ሰዓት ላይ ነፍስ ብሎ ጠራት። በሌላ የቁርአን አንቀጽ ምን አለ? ولو ترى إذ الظالمون في غمرات الموت والملائكة باسطي أيديهم أخرجوا أنفسكم أخرجوا أنفسكم مالت السوغا يالش بالش بسات سماها الله نفسا قبل ما تخرج كان موت أعطوا بستفيت مالنا بل إلى القرآن بوزو القرآن أنكز أتشالو المهم بوزو أبابارو أتشالو بززوريا لأي نفس ميبارو نجر لأي نجر أتشالو ሶስት አይነት መድኸል አላቸው ይላሉ ዑለሞቹ። አንደኛ አንፍሱል አማረቱ ቢሱ በመጥፎ ነገር የምታዝ የሆነች ነፍስ አለች ይላሉ። قال الله ان النفس لاماره بالسوء الا ما رحم ربي ان ربي لغفور رحيم ሁለተኛ አንፍሱል ሙጥመኢና አላህ ሱብሃነሁ ወተዓላ ሱረቱ الفجر ላይ መሰለኝ የአየቱሀ ነፍሱል ሙጥመኢና ያላት የተረጋጋች የሆነች። ሌላው አነፍሱል ለዋማ ራሷን ምንጊዜም ወቃሽ የሆነች ነፍስ ቃል ላህ ፈላ ኡቅሲሙ ቢነፍስ ለዋማ ምንጊዜም ራሷን በሰራችው ነገር የምትወቅስ ራሷን ወቃሽ የሆነች ነፍስ ውስጥ ማለት ነው። አልሙኝ ብዙ የቁርአን አንቀጾች አሉ ይህን የሚያመላክቱ ማለት ነው። እንደዚሁ የአላህ መልክተኛ ምን አሉ? ኢነ ሩሐ ኢዛ ቁቢዳ አሉ። አንድ ሩህ ቀብ በሚደረግበት ጊዜ ተቢዐሁ ልበሰር። ይህን ሐዲት ያወራቸው ኡሙ ሰለማ ናት። ቃለት ደኸለ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ አቢ ሰለማ ወቀድ ሸቀ በሰሩሁ አው በሰረሁ ሁወ። አንድ ጊዜ አላህ በቲያ ሰለላሁ ዐለይሂ ወሰለም አቡ ሰለማ ሊያዩት እንደገቡ አይኑ ግን ክፍት ብሎ ነበር። ፈአግመበሁ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም አይኑን ክድና አደረጉትና ثم قال በመቀጠልም አሉ የአላህ መልእክተኛ ኢነ ሩሐ ኢዛ ቁቢዳ አንድ እኮ መንፈስ ሩህ በወሰዱት ጊዜ መላእክቶች በሞተ ጊዜ ተቢዐሁል በሰር አይን ወደ ላይ ይከተለዋል። ክፍት ብሎ ፈበጀ ናሱ ሚን አህሊሂ፣ ሰዎች ሞተ ብለው በጣም ደነገጡ እና ተጫጫሁ። ፈቃለ ላ ተድዑ አላ አንፉሲኩም ኢላ ቢልኸይር አሉ። አንዳንድ ሰዎች ሲሞት ያ ወይሊ፣ ወይኔ ጉዴ ምናምን፣ አላህ ባጠፋኝ ኑሮ ይላሉ አይደል? ከዝነት የተጠፍ በራሳችሁ ላይ በጥሩ ነገር ካልሆነ በስተቀር ዱዓ እንዳታደርጉ። ፈኢነ ልመላኢከተ ዩአሚኑነ ዓላ ማ ተቁሉን፣ መላኢኮች እኮ በምትሉት ነገር ላይ አሚን ይላሉ። ثم قال اللهم اغفر لأبي سلمة يا الله ملكتني سبحان الله وارفع درجته في المهدي يا الله ملكتني دعاء الرجلات واخلفه في عقبه واغفر لنا وله يا رب العالمين وافسح له في قبره ونور له وارو إمام مسلم لا يوارد حديث بينه المهم ملك الموت اندال يمي ملكتنا إذا قبض بصيره ملك أهل السنة والجماعة يندان دوان نقر كقرآن كحديثنا يمي ملكت مالنا በዚህ ዙሪያ ላይ ብዙ 103 ላይ ነው የደረስነው። ኢንሻአላህ አዛብ አልቀብር ብለን እንጀምራለን። ነገ ጥያቄ ካላችሁ ኢንሻአላህ ጥያቄው ማተበቀመ ነው ትንሽ ይላል። ኡስታዝ አሁን ነፍስ አይነቶች ሲዘረዝሩ ማለት ነው፣ አንደኛው ያው ነፍስ ነው የምትባለው አንድ መጥፎ ስራ ስንሰራ የምትከላከለ ነው። እንደገና ደግሞ ነፍስ አማራ የምትባለው ለመጥፎ እንድንሰራ የምትገፋፋን ነፍስ ናት። አይደለም ያው እንዲያስተካክሉኝ በደንብ ስላልገባኝ። ሌለኞቹ ደግሞ ያው የነቢዮች ነፍስ የሆነችው ነው ነፍስን ሙስጠቂን የምትባለው ማለት ነው። እና በዚህ ጉዳይ ላይ ትንሽ ተሳስቼ እንደሆነ እንዲያብራሩልኝ ነው። ሰላሙ አለይኩም። ብስሚላህ ራህማን ራሒም። ጀዛኪላ ኸይረታችን ነው። ኢንሻአላህ ይሄ ለጥያቄ ተዘጋጀ ስለሆነ አሁን አላብራራውም። ኢንሻአላህ እኔ ተያዝኳቸው ኢንሻአላህ ከጥያቄዎቹ መካከል አንዱ ስለሆነ ኢንሻአላህ ወንድሞች ካብራሩት አለበለዚያ በድጋሚ አብራራዋለሁ። ኢንሻአላህ ያኔ ይመለስልሻል ጥያቄሽ ማለት ነው። ኢንሻአላህ ማይክ ተዘውራ ሰላም አለይኩም ያ ጀማዓት። ያ አዳላ ተስካለች ኡስታዝ ያለ ኡስታዝ ያሉ በሰው መሳቅ መሳቅ ያደረጉኝ። ኤኒዌይ ያው ምንድን አሁን የምጠይቁት ከሆነማ ጥያቄ ከዚህ ውስጥ ነው፣ ሰው ላብራራው ነው ማለት ነው። በዛ እንግዲህ ነፍስ በሶስት አይነት አላት። በአንደኛዋ በመጥፎ ነገር የምታዝ፣ ሁለተኛዋ ደግሞ ነፍስ ሙጥማኢና የተረጋጋች ነፍስ የሆነችው፣ ሶስተኛዋ ደግሞ አነፍስ ለዋማ ራሷን የምትወቅስ ነፍስ ናቸው። እንድታብራራ ማለት ነው። በእኔ አስተሳሰብ ጥያቄ ግን እንግዲህ እነዚህን ነፍስ አይነቶች ሶስት አይነት ነፍስ አይነቶች ካሉ አሁን እኛ በመጥፎ የምታዝም ነፍስ ከሆነች ያለችን ወደ ተረጋጋች ሙጥመዒነ አልቁሉብ ለማድረግ ምን ማድረግ አለበት? አነፍስ ለዋማ ደግሞ ራሷን የምትወቅስ ደግሞ ኸይር ያላት ናት ወይስ ሸር ያላት ናት? ማለቴ የምትወቅሰው ራሷን ቼክ የምታደርግ ነፍስ ስለሆነች ነው ወይንስ በምትሰራው ስራ የማትተማመን ነፍስ የሆነች ስለሆነች ነው? ለምሳሌ ያው ብዙ ጊዜ ጸጸት የሚገባበት ጸጸት ጥሩ ነገር ነው፣ እንደ ተውባ የሚያስገባ ጸጸት ሲኖር ነው እና ያንን ከነፍስ መውቀስ ጋር ነፍስ ለዋማ ነው የምትባለው ያቺ ነፍስ ኸይር አላት ወይስ ሸር አላት? እሷ እነዚህ ነው ለመጠየቅ የፈለኩት። እና እንዴት ነው ወደ ተረጋጋችስ ነፍስ የምንሄደው? በምን መልኩ ነው? ምን በማድረግ ነው? እንደዛስ ማድረግ ይቻላል ወይ? ጥያቄዎች ዛፉና ፈረ ስታዝማ ማይክሮ ሰላም አለ። بسم الله الرحمن الرحيم. إن شاء الله أستاذ أبرار، በመሰረቱ ኡስታዝ ማለት በአረብኛ አልማሂሩ ቢሺ አንድ ነገር ምንም ነገር ይሁን በደንብ የተረዳ አንድ ነገር ኡስታዝ ይባላል ማለት والامر الثاني حتى ኡስታዝ ባይሆን ሰው የራሱ ኡስታዝ ቢባል ወደፊት ኡስታዝ ይሆናል የሚል ግምት ካለ ኡስታዝ ማለት ይቻላል ሲባል الله سبحانه وتعالى سل نبي الله يوسف سيناجر من على سلساتو تاريخ سيناجرنا ሁለት አብራቾች ስለታሰሩ ሰዎች ሲናገር ምን አለ? አንደኛው አለ በህልሙ ኢኒ አራኒ አሽሩ ኸምራ አለ። ኸምር ስጠምቀ ያለሁኝ። ኸምር የሚሆነው እኮ ከተጠመቀ በኋላ ተዘፍዝፎ መሰለኝ አይደለ? በነገራችን ላይ አና አልሐምዱሊላህ ረብል ዓለሚን ኸምር የሚባል ነገር ባይንም አይቻለቅም ግን መሰለኝ ኸምር የሚሆነው ኪታቡ አልአሽሪባ ላይ መጽሐፉ የፊቂ መጽሐፉ ሲናገሩ በኋላ ነው። ነገር ግን ኸምር ብሎ ጠራው ገና እየተጨመቀ ያለ ማለት ነው። ለምን በእعتباري ما يقول اليه ነው ከተጨመቀ በኋላ ኸምር ይሆናል በሚል ነው ማለት ነው። ልክ እንደዚሁ ተምሮ ኡስታዝ ይሆናል ተብሎ የሚገመት ሰው ካለ ኡስታዝ ይባል ምንም ችግር የለውም ነው። እና ምንም ችግር የለውም። والامر الثاني ጥያቄው በጣም ጥሩ ጥያቄ ነው። አንደኛ حال ራሷ ወቃሽ ነፍስ መዝሙማ ናት ወላ መምዱሃ የተመሰገነች ሆነች ነፍስ ነች ወይስ የምትወገዝ ነች? ላ በጣም የምትመሰገን ነፍስ ነች እሷ። ለምን ከተባለ አላህ Subhanahu Wa Ta'ala ምን አለ? فلا اقسم عظيم በሆነ ነገር ነው አላህ የማለባት እኮ ነው። فلا اقسم بيوم القيامه اني بقيامه كن ملالهني قال بوالا فلا اقسم بالنفس اللوامه تلوم نفسها على ما فعلت بسراچو ذنب لاي يمتتصصت انا بتام ممدوح نات انجي سو مذموم ادلهش معنات نو يي معنات مندنو نفسو كو عند عينت نچ ነገር ግን ወደ ነፍሰ ሙጥማኢና ወስል ለወይም ወደዛ ቦታ ላይ ለመድረስ ምን ማድረግ አለብን ያለው? بالاعمال الخيريه ማለት ሷ ነፍስ አንድ ነች። ነገር ግን فاذا عارضها الايمان سبحان الله صارت لوامه ኢማን ሲያገኛት ያአላህ Subhanahu Ta'ala ቁርአን ሐዲስ በሚመጡ ያንን ይወቅሳሉ ማለት تفعل الذنب ወንጀልን ትሰራለች ثم تلوم صاحبها ራሷን ትወቅሰዋለች ማለት ግን فاذا قوي الايمان بذا عينت ملكو يالچ ايمانو سيبرتا صارت مطمئنه مطمئن يሆናል ማለት ነው። ከወንጀል በደንብ ይከለከላል ማለት ነው። የናስ ملكته الله ملكيان صلى الله عليه وسلم ሲናገሩ ምን አሉ? من سرته حسنته بسرعه ملكام سرا በጣም ደስ ይለዋል وساعته سيئه ነገር ግን የሰራው መጥፎ ነገር ደግሞ በጣም የሚጸጽተው ሰው فهو مؤمن مؤمن ነው امام الترمذي يورد حديث هذا ማለት ነው። ليلو يا الله متى صلى الله عليه وسلم لا يزني الزاني حين يزني وهو مؤمن سبحان الله ان راسه وقعش بلو مالك بذ ملكو نو مطمئنا يميونه دمو ايمانو سيبرطانا كونجلوش بتام مراقو يتنكر سيمطا نو والله اعلم جزاك الله خيرا عندن طياق استاذ ابرار ملسال عند طياق تاعنا ما الفرق بين الروح والنفس نفسنا روح ሁለቱ ልዩነታቸው ምንድነው? ኦኬ አሰላሙ አለይኩም። ለሉባባ ለስታት ኡስታዝ። እኔ አውቀዋለሁ በደንብ ለሉባባ ለስታት። ለሉባባ ለስታት ኦኬ ለሉባባ ለሉ ኦኬ ነብስ ለኑርጀና ላልመልሰው እችላለሁ ስለዚህ ልመልሰው እና ተዋራ ሰጥተሰም መከራ ካረው ወልደን አውጥን ነው ያንቺን ምሰማል እኮ አብሽር። ነፍስ ከአካል ጋር የተዋሐደች ሩህ ናት ማለት ነው። ነፍስ ሩህ ደግሞ ከአካል ጋር ያልተዋሐደች ወይንም ከመግባት አካል ከመግባት በፊት ያለው ስታተሷ ወይንም ከአካል ጋር ከተለያየች በኋላ ማለት ነው። ከተገነጠለች በኋላ ያለው ስታተሷ ሩህ ያሰኛታል። so the difference is the unity ከአካል ጋር ስትያዝና ሳትያዝ ያለው ነፍስ እና ሩህ ምንድነው? እዛ ቡና ፈረን ኑርጀና ደግሞ ሞክር ዲሽናል ቡና ሞክር ማይክሮ ሰላም አለይኩም። بسم الله الرحمن الرحيم، الحمد لله رب العالمين. جزاك الله خير يا وندماشنا أبرار. زاري ما شاء الله تبارك الله، أنت دهنا يوندوشين سنو يستكككم سكو زاري لا توشاتين بيشان برو مستدفت زاري. أنت ما شاء الله تبارك الله، جزاك الله خير. هل جزين طبعا ده زينة منكم مستدفت مالتنا عندك الوشام وين اللبن. جزاك الله خير استاذ ابراهيم. طيب وانت مو بدن بسلوني يملسكم على بس في اللي بيعمل حاجه. جزاك الله خير وبارك الله فيكم. ጥያቄ ካላችሁ ኢንሻአላህ ሰዓት አለን። ጥያቄ ካላችሁ ግን በዙ ሰናበታችኋለሁ። سبحانك اللهم وبحمدك لا اله الا انت اشهد ان لا اله الا انت. السلام عليكم ورحمه الله وبركاته. السلام عليكم ورحمة الله تعالى وبركاته. أستاذنا جزاك الله خير. إنهم تيجوا كاتب الفوتشن أو أستاذ يا ميشال كونا الله يرضى عليك. يسوع من جان أستاذنا آخر في الله يسوع من جان. أوكي لمثال لو قلنا يعني جمعة مباركة، يعني كيف الشيء في الإسلام شريعة مثلا بدعة أو بدعة أو كمان جنو إيه لما فلقنا نبدأ مثال جمعة مبارك لعل مثال جمعة مبارك زين سفالين جمعة مبارك لعل سفالين نعندلو أستاذ هلا بيه لما فلقنا أستاذ جزاك الله مايك فري بقى هلا نورا هلا تندي تملي سبحان الله يا هتاكين نورا نور جنة تفترنا هلا تنبع الله يملي يا الله مايك لنور جنة. ألسمهم لأني نبر مايكو. السلام عليكم ورحمة الله وبركاته. لا أستاذ للكك أستاذ إيشي يا ما مالتهم يا مؤمن نفس سبب متوت أبك زي الله سبحانه وتعالى يوم ملك وجهنا متوت بميوت أبك زي يا ويتكبرت شنا نو متوت أو يوم ملك وجه سمتو أكبروات روحنا وطالو مالتنا كذا مهلا إذا سيدو በጥሩ ሽታ ላይ ያለች እዛም ስትደርስ ወደ ሰማይ ይዘዋ ሲሄዱ ነው የጀነት ምንጣፍ የሚነጠፍላት። የጀነት ምንጣፍ አንጥፉላት ይባላል። እና እቺ ነፍስ የተከበረች ነፍስ ናት የምትሆነው ማለት ነው። የሌሎቹ ደግሞ ወንጀላቸው የበዛ የክፍሮቹ ያው ይዘዋትም ስትሄድ ይዘዋት በሚሄዱበት ጊዜ መላእክቶች መጥተው ያው እያሰቃያቸው ነው። ከዛም ደግሞ ሽታዋ በጣም መጥፎ የሆነችና ይዛ ወደ ሰማይም በሚወጡበት ጊዜ እዛ ያሉት መላእክቶች ምን አይነት የሸተተ ነገር ይዛ በመጣ በአጠቃላይ መጥፎ የሚሰሩ ሰዎች ማለት ነው። ምን አይነት ሽታ ያላት ነገር ነው ይዛ የመጣው ብለው ይላሉ። እና የሙእሚን ነፍስ የምትለየው ማለት ነው ወደ ላይ ይዘው በሚሄዱባትም ጊዜ ሽታዋ ሁሉ ያማረችውና እዛ ያሉት መላእክቶች ማለት ነው ምን አይነት ነፍስ እንደሆነች የሚለዩት በዚህ ምክንያት ነው። መጀመሪያ ሩሃችን አውጥተው በመንዲል ወይም በወረቀት አርገው ሲወስዷት ይሄን ቢያብራሩልኝ። ሰላም አለይኩም። ቢስሚላህ ራህማን ራሂም። ጥያቄሽ ጥሩ ጥያቄ ነው። የስጠቅሽ የነበረውም አልበራ ኢብኑ ዓዚብ ረዲየላሁ ዐንሁ ያወራው ሐዲስ ላይ قال كنا في جنازة في بقيع الغرق بلو يجمرونا رجيم حديث نو حديث وجن نجاو تمرتلي بتعام سل الزوزرة أن النجاجر هذا سل عذاب القبر سن النجاجر بزلي هن حديث عن ستن أهون عن شيء تقصشون بصفات سل الله سل ما يسرى وسويه وين بس مشرك وسويه يتم ده أنا إمام أحمد يارد حديث الله ليه أبو سعيد بن سعد أنس بن مالك رضي الله عنه يوارو حديث الله قلتهم قلتهم قالوا بنقى الزوري علي إننا قرب هذا إن شاء الله عنا أهم بزوبة إننا قرب مش قريب له إن شاء الله ما لتنا فهون قلنا أستاذ أبو محمد يتعيقوا تعيقي جمعة مباركة نلعلنا ديت نونو ይሄ ጥያቄ ربما የበለጠ በህግ ቢደረግበት ይሻላል ብዬ ገምታለሁ። ربما ኢትዮጵያውያኖች ብቻ መሰሉኝ የሚሰሩት ያን ነገር ሲሉ ምሰማው عيد ነው ጁሙዓ ومع ذلك ግን በዛ ላይ እንደ عيد ተብሽራ መደረጉ ከሰለፎች የተያዘ አይመስለኝም። እናም ይሄን ነገር የበለጠ በህፍ ወደፊት እንዲደረግበት እና ጥንቃቄ የምናደርግበት ይሆናል ኢንሻአላህ። ወደፊት ጥናት ያስፈልገዋል። አንድ ነገር ሰለፎች የማይሰሩት የነበረ ነገር እንደ ዒባዳ ከተቀየረ በጣም ከባድ ነው ማለት ኹጡራው እያመዘነ ይመጣል። ኢማሙ ሻጢቢ ረሂመሁላህ አልኢዕቲሳም ፊ ኪታቡ ሱና የሚባለው መጽሐፎች ላይ መጽሐፋቸው ላይ ቢድዓ የሚከሰተው ከዛ አንጻር ነው ይላሉ። ለምሳሌ ዒድ ነው ከተባለ ዒድማ ከሆነ እንግዳ እንኳን ደስ ያላችሁ እንባባል፣ ዒድ ላይ የሚሰሩትን ስራ ሁሉ እንስራ ይባልና ከዛ አይነት የተመሳሰሉ የሚመጣው የበለጠ ጥናት መደረግ ያለበት ወላሁ አዕለም። ጀዛከላህ ሐምዱሊላህ። ኡስታዝ ካስተማሩት ውጪ ነበረ ጥያቄ ልጠይቅ እንዴ? ልጠይቅ ወይስ ሌላ ቀን ኢንሻአላህ? ኡስታዝ ማሉ ጠይቅ። እሺ ጀዛከላህ ኡስታዝ። ኡስታዝ የኔ ጥያቄ አሁን አቡ መሐመድ ከጠየቁት ጋር የሚያያዝ ነው ኢንሻአላህ። ያው እንግዲህ ምናልባት ቢዳል ይሆናል አይሆንም ለማለት ነው። ላይክ ሁሌ ኤቭሪዴይ ሰላታችንን በሰገድን ቁጥር ዱዓ ማድረግ ይበቃል ወይ? እንደገና ተስቢህ ማድረግስ ሁሌ ኤቭሪ ታይም በቃ አምስት ወቅቱን ሰላት በሰገድን ቁጥር እንዴት ነው ይሄ? እንዴት ይታያል ይሄ? እንደ ቢዳ ነው ወይ ወይስ እንዴት ነው ጥያቄ ይሄን ኢንሻአላህ ኡስታዝ ጀዛከላህ ማለት ነው። የታችን ጥያቄ ጥሩ ጥያቄ ነው። አንደኛ ሶላት ከተሰገደ በኋላ ዱዓ ማድረግ ነው። ሶላት ከተሰገደ በኋላ ዱዓ ማድረግ ጥሩ ነው፣ በጣም የተወደደ ነው ማለት ነው። ሶላት ማድረግ يقول الله تبارك وتعالى فإذا فرغت فانصب معناه إذا خلصت عبادة فأتبعها بعبادة أخرى. عندنا عبادة ستشرس بعند عبادة سكتلو قل من أين تدعانو يمي الدرقونو من قزيم صلاة كتسجد بها لا يقد دعا من الدرقاء اللي بتبلو من قزيم يمي تقبر تقبر كونا بدعا يمي بالو نقر ممتاز ويكارينو. عندنا بمن أين تملكونو دعا من الدرقاء اللي بتس አንድ ሰው እጁን ምን ጊዜ እጁን አንስቶ ወደ ላይ እየጮህ እንዲህ አድርግልን እንደዛ አድርግልን ይላል ህብረተሰቡ አሚን ይላል ነው። ኢትዮጵያ አብዛኛው ሙስሊሙ ህብረተሰብ ኢትዮጵያ ላይ እንደሚያደርገው ወይ ማኗር መስጊድ ላይ እንደሚደረገው አይነት ማለት ነው። ከላ ያ ቢድዓነቱ ምንም ማጠራጠር አይደለም፣ 100% ቢድዓ ነው። ግን አንቺ ለምሳሌ ማንኛውም ሰው ሶላቱን ሰግዶ ሲያበቃ ዱዓ ቢያደርግ ይሄ ጥሩ የተወደደ ነው ማለት ነው። ተስቢህ በጣም ሱና ሙአከዳ ነው፣ በጣም የተበረታ የሆነ ሱና ነው። ለምሳሌ የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰለም እንደተናገሩት ከተግባራቸው ምን እንደተያዙ ብዙ አይነት ተስቢህ አለ። አወል ሰው ሶላት ከሰገደ በኋላ አዝካር አልዋሪዳ የሚባል አለ። ሱብሃንአላህ ወልሐምዱሊላህ ወላ ኢላሀ ኢላላህ ወአላሁ አክበር 99 ጊዜ ላ ኢላሀ ኢላላህ ወህደሁ ላ ሸሪካ ለሁ ለሁል ሙልኩ ወለሁል ሐምዱ አላ ኩሊ ሸይኢን ቀዲር። 100 መምሊያ ላይ ይሄ በጣም የተወደደ ነው። ያ ካልተቻለ 10 ጊዜ ራሱ ሱብሃንአላህ ወልሐምዱሊላህ ወአላሁ አክበር ሱብሃንአላህ ወልሐምዱሊላህ ወአላሁ አክበር 10 ጊዜ ይሄ በጣም ለቸኮለ ሰው 25 ጊዜ የተለያየ ዋሪዳዎች መጥተዋል። በዚህ ዙሪያ ላይ ራሱን የቻለ አንድ ትምህርት ያስፈልገዋል ጠባን እና በጣም مستحب እና የተወደደ ነው። ቢድዓ ሊሆን አይችልም። ይሄ ምን ጊዜም ማለት አለበት እንደው ሙሉ ሙስሊም። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሰሩት የነበረ ስለሆነ ነው። ጀዛኩሙላህ ኸይር። ኡስታዝ አብራ ማይክ ፍሬኔ ለሰናበቱ ነው ነበር። በቃ ማይክ ፍሬ ጥያቃለ ኡስታዝ ማይክ ፍሬ። እንከ ሰላም አለይኩም። አረ አቡ መሐመድ አሁንስ ኡስታዝ ምትሉት ነገር ተውባከሱ። ስለዚህ አይደለም ለመደባችሁ እኮ አልሞይም። በቃ እኔም ቅድም ያው አዛበል ቀብር በተመለከተ ነበር ጠይቀ ነበረው። ان شاء الله مودو توبيك نو دي يعني عذاب الكبر نو وفنش هو دائما شو لك سن عايت تمم لسبت السلاي نو نا ان شاء الله نغير كاب بنو دس لنيال ما بي سرا لون سرا لو الله اعلم قم بجزي لما بات مكرا ان شاء الله المهم يا عذاب الكبر بتملكت السلاوات يوم ملاك الموت سمت عيد تايال وي يمسا سبتن تيكوش ني بنا قلت قلت ويش لعلو وزاي تنسا اتوا عنو مالتنا ونا كذا وشكنا يوم تيكي دي جمدي الله جزاكم الله خيرا ومعبدين ما يكسر هذا ان شاء الله ما يكسر السلام عليكم አው ጊዜ አሉት ልጠይቅ ወይስ አንደቴ ጠይቅልኝ ብላይ ነው እና ካሉት ኢንሻአላህ ከሌሎች ደግሞ ነገ ጠይቃለሁ ልጠይቅ ኡስታዝ ወይስ ሰላት ደርሶበት ጠይቅ እዛ ከመጣስ ጥያቄ ምንድነው አንድ ሴት ልጅ ልትወልድ ማለት ልትወልድ አካባቢ ማለት ነው አው ዱዓ ተሰብስቦ ማድረግ እንዴት ነው ይበቃል ይሄስ ነው የምትለኝ እንዴ እንዴት ነው ኡስታዝ ምን ይመስላል እሱ ነገር ኢንሻአላህ ማለት ነው ማለት ነው መሐመድ አላህ ይስጥልኝ ማይ ሱብሃንአላህ ከሁሉም በፊት እንደዚህ በፕራይቬት ተጠየቀ ጥያቄ አለ በጣም ይገርማል ሱብሃንአላህ አንድ ወንድማችን ተባንዮ ኢህአዴግ የሚያመጣው ውጤት ነው ተባንዮ ከተጠየቀ ጥያቄ አንድ ወንድማችን ራሴን በቃ ቦምብ ወስጄ አህባሾች ያሉበት ቦታ ላይ ወይም እንደዚህ የሙስሊም ጥላ ካሉበት ቦታ ላይ ማፈንዳት ፈልጋለሁ ይያለ ነው ይህ ይበቃል ወይስ አይበቃም ነው ምሮስ በጣም ይገርማቸዋል እንግዲህ ይህ በቃ ማለት ማድረግ ሲያጣ አንድ ሰው ማድረግ ሲቸግረው እንግዲህ ያ ኢህአዴግ የሚፈልገው ሽብርተኝነት ይህ ነው ማለት ነው ላ ወንድሜ እኔ እንደምመክርህ ሱብሃንአላህ طبعا شيخ محمد بن صالح بن عثيمين شيخ عبد العزيز بن باز شيخ محمد ناصر الدين الالباني نزه علموچ ይሄ ነገር እንደማይቻል የተሰጡ ፈትዋዎች አሉ ማለት ነው ገባ ሌሎች علموچ ይቻላል ያሉ አሉ ግን ኢትዮጵያን በተመለከተ ግን ደሞ ራሱን የቻለ ፈትዋ የሚያስፈልገው ነገር ነው ይበቃል ቢባል ራሱ ይሄ ነገር حال ኢትዮጵያ ላይ ይህ ነገር መደረግ ያለበት ወይ የሚባለው ነገር እዛ ያሉት የዚህን ነገር መስለሐና መፍሰዳ ተቀይም ማድረግ የሚችሉት ወንድሞች ናቸው እንጂ በዚህ ነገሮች ላይ ፈትዋ ሊሰጡት የሚችሉት በእኛ አይደለንም ማለት ነው ይሄ ነገር ወደ መጥፎ ነገር የሚስብ ነገር ሊሆን ይችላል ጥሩ ላይሆን ይችላል ሁለተኛ ሩብማ ነዚ የሙስሊም ጥላቶች አው ቢዛት ኢህአዲግ የሚፈልገው ነገር ሊሆን ይችላል እና ይሄ ነገር ላይ ዝራይ ተአኒ ማድረግ አለበት ብዬ ነው መመክረው እንድሜ እና እዚ ቦታ ላይ ኢቅዳም ማድረግ የለብንም ጠባን ሱብሃንአላህ እና መሰበር አለበት ዱዓ ማድረግ አለበት ምክንያቱም አሁን ለምሳሌ መሪዎቻችን ተከትለን መሄድ አለብን እንጂ በሁለተኛ ደረጃ ሱብሃንአላህ ተሸቱት ይመጣል ይፈልግነውን በፈልግነው መንገድ የምንሰራ ከሆነ ተሸቱት የሚባለው ነገር ይመጣብናል ገባ አንየን በፈለኩት ሰራለሁ ያን በፈለኩት ሰራ አሁን የኢትዮጵያ ሙስሊሞች አንድ ቢያደርጋቸው ይቻላል እንደታቃለ ለምሳሌ ሁሉም ሙስሊሞች እኔ በማያው ማለት ነው ፌስቡክ ላይ የሚሰራው ለምሳሌ ድምጻችን ይስማ የሚለውን ፕሮግራም ታጣጣቀው ሙስሊሙ ህብረተሰብ ያንን አይቶ በዛ መልኩ መሄዱ ለምሳሌ እዛ ላይ የሚሰጠውን ፕሮግራም ተንፊዝ ለማድረግ መሞከሩ ያ ነው ወደ አንድነት ያመጣለው እንጂ አለበለዚያ ከአሚሮቻችን ወይም ደግሞ እነዚህ በዝዳ አባለ ህቲማም የሆኑት ሰዎች እዚህ ህብረተሰብ እየመሩ ያሉት ሰዎች ትእዛዝ እስካልሰጡ ድረስ በራሱ ትእዛዝ መስራቱ ራሱ ከወንጀልም እንደሚቆጠር ነው የሚገባኝ። እና والله አለም በዚህ ላይ ነው እኔ የምሰጠው አስተያየት ማለት ነው። ሌላው የታችን ጥያቄ ምንድን ነበር የነበረው? ሴቶች በወለዱበት ሰዓት ላይ እና እንዴት ነው ይሄ ነው? سبحان الله በጣም ይገርማል። ዝቦታ ላይ ربما ትንሽ ማለት ምጥ ላይ ባለችበት ሰዓት ላይ ዱዓ ቢያደርጉላት ችግር የለውም ወይም አላህ በሰላም ይገልግላት ብለው ዱዓ ቢያደርጉም ጥሩ ነው። ግን በጣም ከባዱ ችግር ምንድነው? ልክ ባረገዘች ሰዓት 9 ወር ሲገባ የግድ ህዝቡ ተሰብስቦ ዱዓ ማድረግ ያለበት የሚባለው ግን ልክ ወደ ቢዳ አይወስደዋል ማለት ነው። ሱብሃንአላህ። እና ይሄን መጠንቀቅ አለብን። ጀዛኩሙላህ ኸይር ባረከላሁ ፊኩም ሰላሙ አለይኩም ማይክ ፈሪ ኡስታዝ አልሐ